የሌለህ አንተ የኔ ጌታ እኔ አመልክሃለሁ ኢየሱስ ተዋተውነ ማታ ወደር የሌለህ አንተ የኔ ጌታ እኔ አመልክሃለሁ ኢየሱስ ተዋተውነ ማታ አሻ ተወዳዳሪ መሳይ ተፎካካሪ የለ ወንድራ ሰማይ ጌታ ኢየሱስ የበላይ አቻ ተወዳዳሪ መሳይ ተፎካካሪ የለ ወንድራ ሰማይ ጌታ ኢየሱስ የበላይ የበላይ የበላይ የበላይ የበላይ የበላይ የበላይ ጫቱቶቹ በክንፉ እንደምትሸሽገው ከአውሬ ነጣቂ ተኩላ ደብቃ እንደምታድነው የኢየሱስ ጥበቃ ለኔ እንደዚህ በስቶልኝ ጠላቴ ስንቴ ሞከረ ኢየሱስ ክልል አረገኝ አስመለጠ ጠላቴ ሊያጠፋኝ ነበር ተዘጋጅቶ አስመለጠ ኢየሱስ ቀደመው አንደበቱን ዘግቶ አስመለጠ በጥርሶቹ ማል ነበር አድራሻዬ አስመለጠ አንደበቱን ዘጋው ኢየሱስ ጌታዬ አቻ የሌለህ አንተ የኔ ጌታ እኔ አመልክሃለሁ ኢየሱስ ተዋቶነ ማታ ወደር የሌለህ አንተ የኔ ጌታ እኔ አመልክሃለሁ ኢየሱስ ተዋቶነ ማታ አቻ ተወዳዳሪ መሳይ ተፎካካሪ የለ ወንድራ ሰማይ ጌታ ኢየሱስ የበላይ አቻ ተወዳዳሪ መሳይ ተፎካካሪ የለ ወንድራ ሰማይ ጌታ ኢየሱስ የበላይ የበላይ የበላይ የበላይ የበላይ እግዚአብሔር ከኔ ጋር ባይሆንም አኖሮ ያኔ እኔ ታሪክ አከተመ ድሮ በውሃው ስሄድ አላሰጠመኝ እሳቱ ቢነሳም አላቃጠለኝም ጠላቴ ሞክሮ ሊያጠፋኝ አልቻለም ኢየሱስ በደሙ ቅጥር ሆኖልኝ ነው መዳኔ ዘማሰኝ ማምለጤ ዘማሰኝ መኖሬ ዘማሰኝ ምስጋናን አላጓድልም መዳኔ ዘማሰኝ ማምለጤ ዘማሰኝ መኖሬ ዘማሰኝ እልልታን አላጓድልም ያስቀመጠው ወጥመዱ ሲሰባበር ነገሩ ሲገለባበት እያየኝ ከሞሳመት የገዛኝ ያስጨነቀ በኔ ላይ የጠነከረ አዳኙ ኢየሱስ መጣ የጠላት ወጥመድ ተሰበረ አስመለጠ ከሞት አስመለጠ ተሰበረ አስመለጠ ጠላት ያየ I smell it.